መብላቱ ምን ያህል ትልቅ ደረጃ እንዳለው በነብዩ ደረጃ ነብይ ብዙ ዒባዳዎች ብዙ መልካም ስራዎች ይያሉት كان ياكل من كسب يده يا ሁሉ ذكراቸው يا ሁሉ ተቋቸው ተትቶ كان ياكل من كسب يده የነብያቶች ፈዳኢላቸው እኮ እየተጠቀሰ እኮ ነው እየተዘረዘረ የነብዩ ዳውድ አለይሂ ሰላም በዚህ መልኩ ተጠቅሶላቸዋል ትልቅ ሰው የሚያሰኝና ትልቅ ሰው የሚያደርግ ለፍተህ ጥረህ ግረህ የምትበላው ነው ይላሉ طيب አንደኛው ትልቅ ሰው የሚያደርግ አኺራም ላይ ከአላህ ዘንድ ትልቅ ሰው የሚያደርግ ትልቅ ሰው የሚያደርግ ከአላህ ዘንድ ለአኺራህ የምታስቀድመው በጣም ቆንጆ ቆንጆ የሆኑ ስራዎች ናቸው የውመ ልቂያማ ከአላህ ፊት ቀርበን ትልቅ ሰው የሚያሰኙንና አላህ ትልቅ ቦታ እንዲሰጠን የሚያደርጉን በዱንያ የምናደርጋቸው አድካሚ የሆኑ ስራዎች ናቸው ይባላል እንደሚታወቀው ነብያችንም አለይሂ ሰላቱ ወሰላም ثوابك على قدر نصبك كالله زند يمكفلش كفيا شالوات لإحدى أمهات المؤمنين كمؤمن وشالوا نبي صلى الله عليه وسلم كالله زند يلاك كفيا يمياس جنيلش على قدر نصبك يلفاتش يهل نمستش بلواتل عليه الصلاة والسلام ሁለተኛው ደግሞ الإخلاص ለአላህ ጥርት አድርጎ መስራት إخلاص ይሄው ይሄንን መልእክት የላከልኝ ወንድሜ إخلاصን አስመልክቶ ሲገልጽልኝ إخلاص ያለው ስራ አለኝ إخلاص ያለው ስራ ስራው እየሰራ ገንዘቡ ወደ ሌላ አካውንት ይግባልኝ እንደማለት ነው አለ ስራ ተሰራለህ ካንድ ካምፓኒ ኮንትራክት ፈጽመህ የሚሞላ አፕሊኬሽን አለ እሱ ሞልተህ በዛ ሰዓት እንግዲህ ዳይሬክት ዲፖዚት ስታደርገው ምን ይሉሃል የእንትንህ የባንክ አካውንት ስጠን ይላሉ ስጠን ይሉህና የባንክ አካውንት የሌላ ሰው ከሰጣቸው ምንድን ነው የሚያደርጉት ወደ ሌላ ሰው ነው የሚልኩት ገንዘቡ ወደ ሌላ ሰው ነው የሚልኩት እንደዚህ ለአላህ ታስቦ ያልተሰራ ስራው እየሰሩ እየደከሙ እየለፉ እየጣሩ እየጋሩ ውጤቱ ለሌላ ይደረግልኝ እንደማለት ነው አንተስ በደህነት ልትሰቃይ የዱንያ ደሃ ሳይሆን የአኺራ የዱንያ ደህነት ምናልባት ከዚህ ከዓለም ዱንያ ያስወግደሃል ወይም በዓለም ዱንያ ላይ እንድትጎሳቆል ያደርጋል እንጂ ሌላ ምንም ነገር የሚያመጣው የለውም የአኺራ ደህነት ግን ሱብሃንአላህ አልከሪም የምናውቃቸው የምንወዳቸው አብረውን የነበሩ ደጋግ የአላህ ባሮች ሁሉ ወደ ጀነት ሲሄዱ ሰውየው ወደ እሳት መሄድ ማለት ነው አላህ ሱብሃነሁ ወተዓላ ወደ አላህ ሱብሃነሁ ወተዓላ ወደ አዘጋጀላቸው ጀነት ሲገቡ ሰውየው ወደ እሳት መወርወር የዱንያው ድህነት ጋር ሲነጻጸር የዱንያው ድህነት በጣም በእጅጉ የተሻለ ነው ማለት ይቻላል ምክንያቱም ሀብታሙም ደሃውም አንድ ቦታ ነው ያለው አኺራ ግን ሀብታሙ ወደ ሌላ ቦታ ነው ደሃው ወደ ሌላ ቦታ ነው የአኺራ ድህነት ማለት ነው በዱንያ ገንዘብ የነበራቸው የውመ ልቂያማም የተለየ ቦታ ይሰጣቸዋል ማለት አይደለም ስለዚህ ኢኽላስ በጣም እኛ በነበርኩበት ሰዓት ያጋጠመን ልጅ ነበር አንዱ ከኛ ጋር አፕሊኬሽን ሞልቶ ኦሪንቴሽን ሰጠውን ስራ ልንሰራ ስንል አካውንታችሁ ስጡን አሉና አካውንት ሲሰጥ ሰውየው ጓደኛው አብሮት የሞላ ሶስት ሁነና የሞላ ነው ሁለቱ ልጆች እንግዲህ ለጓደኛው ገንዘብ ሰጥቶት ነበር ቼክ ጽፎለት ነበር የሱ ቼክ ከኪሱ አወጣና የሱ ቼክ ነምበር ነው የጻፈው ያ አካውንት ገንዘቡ እየሰራ ወዴት ይሄዳል ወደዛኛው ልጅ እኛ በሳምንት ደሞዛችን ስንቀበል ያንዱ ጓደኛችን ቀረ እሬኩስ ከዛሬ አልሰጡኝም አለ ምን ነው ሁላችን ተቀበለን የለም ወይ ስንለው ያኛው ደግሞ ለኔ ደግሞ አላውቅም ዳብል አድርገው ነው የሰጡኛል ዳብል አድርገው ነው የሰጡኝ አካውንቴ ቼክ ሳደርገው የሁለት ቼክ ነው ደስ ብሎኝ እንዲያውን ጓደኞች የሰብስቤ ጋበዝኳቸው ይላል ሱብሃንአላህ በኋላ ሂዶ ሲጠይቃቸው እኛማ በሰጠህን አካውንት አስገብተንልሃል አሉት አካውንቱ ሲያዩ የጓደኛው አካውንት ነው በኋላ ለልጁ አምጣ አላመጣም አንተ አልሰጠኸኝም እነሱ ናቸው ይላኩልኝ ራሱ ጉዳይ ነው እንዲያውም የደስ ደስ ብዬ ጓደኞቼ ሰብስቤ ስለጋበዝኩበት አሁን የለኝም አለ ደሞ ያ ገንዘብ ባይኖር ኖሮ እኔ እነሱንም ባልጋበዝኳቸው ነበር ብሎ ድርቅ ብሎ ከለከለው ስለዚህ ኢኽላስ ያለው ለአላህ ሳይታሰብ የሚሰራ ስራ ሁሉ የውመል ቂያማ ሄደን አናገኘውምና ሶስት ነገራቶች ትልቅ ሰው የሚያደርጉን በዱንያም በአኺራም በዱንያም በአኺራም አንደኛው አድካሚ የሆነ ስራ ለዱንያም ለአኺራህም ሐላል የሆነ ከስብ ራሱ የቻለ ዒባዳ ነው እሱም ራሱ አድካሚ የሆነ ለቤተሰቦቻችን ብለን ለራሳችን በዓለም ዙሪያ ላይ ለሚቸገሩ ወንድም እህቶቻችን ስንል የምንሰራው አድካሚ ስራ ራሱ የቻለ ዒባዳ አለው ስለዚህ ሙእሚን ትስስሩ ከአላህ ጋር ባጠናከረ ቁጥር 24 ሰዓቱ ሁሉ በዒባዳ እያሳለፈ ነው ማለት ይቻላል العمل الدؤوب والإخلاص والنجاح سكت سكت أما عند سو علامة علمو هدف نروت هدفو بتككل تساك تولت سكت أما سيهون تلك سو يادر قوال علامة ويا دنيا بيتشاك هونه بدنيا لاي تلك يهونال ለምሳሌ ገንዘብ ማግኘት አልሞ እንዲሁም መንገዶችን አውጥቶ አውርዶ ገንዘቡን ሲያገኘው ሰውየው ትልቅ ሰው ይሆናል በአሁኑ ሰዓት ምንም ዕውቀት ሳይኖራቸው ሸኽ ከነ እየተባሉ የሚጠሩ ስንትና ስንት ሀብታሞች አሉ ከዛም አልፎ ተርፎ በአላህ መንገድ ላይ ያሌሉ ሸኽ ከነ እየተባሉ የሚጠሩ በጣም ብዙ አሉ በጣም ትልቅ ሰው ያሰኝሃል يا علامة دقمو يا آخرة هنو الله بمي فلقو ملكو أدرقنو إخلاصم نروت مسارتم يا مارة قرآن إن حديث يتن تراسة أم ملكاكتم يقدم تيأسلم النابات وچاتشن سلفنا الصالح رضوان الله تعالى عليهم وأرضاهم بنبرو بات هنيتا تقوزن ስኬታማ ስንሆን ደግሞ ያኔ ትልቅ ሰው ያሰኘናል ማለት ነው አላህ ሱብሃነሁ ወተዓላ በዱንያም በአኺራም ትልቅ ሰዎች ከሚባሉ ደጋግ ያላህ ባሮች አድርገንና ሶስተኛ ደግሞ ሰላሰቱ አሽያ ፊል ሐያቲ ላ ተቀደሩ ቢሰመን ሶስት ነገራቶች በህይወት ዘመናችን በገንዘብ የማይተመኑ ፕራይስለስ የሚሏቸው ከዋጋ ተመን በላይ የሆኑት ማለት ናቸው በገንዘብ በወርቅ በብር በአልማዝ የማይተመኑ የማይገደቡ ነገራቶች አሉ ሰላሰቱ አሽያአ ላ ተቀደሩ ቢሰመን በዋጋ የማይተመኑ ዋጋ ያለላቸው ዋጋን የማይገልጻቸው ዋጋ የማይተምናቸው ሶስት ነገራቶች አንደኛው አልሁብ ውዴታ ነው ውዴታ የሚታየና የሚዳሰስ ሆኖ ገበያ ላይ ቢወጣ በአለም ያሉ ንብረቶች ሀብት ንብረት በሙሉ ተሰብስበው አይመጥኑት ያን መሐባ ውዴታን አይገልጹትም አይምን አይከፍሉትም ከፍለው አይጨርሱትም ስለዚህ መሐባ የሚባለው ትልቅ ነገር ነው ያ አላህ تلك نجرنو دنيا راسها بتام واقع على الله سلونج بتليك الله زند من ترجم الله تمكو يعني دنيا محبة جن كالله زند وقال له يوم القيامة الله سبحانه وتعالى بدنيا لا يسوار دادو ينبرو سواج هلو سيقل ساتشو الأخلاء يومئذ بعضهم لبعض عدو إلا المتقين لا يوم القيامة جزي بدنيا لا يسوار دادو ينبرو سواج بمولو أندو يا أندو تلاتي هنال أنت كون هذا الركن أنت نهنجي يتبابالو أرس برساتشو يوكا كسالو إلا المتقين اللهن يمفرو يمواددو سواج سيكرو اللهن بمفرات لا يتواددو سواج جن انقوانس ليوكا كسو كرتو سواج في عرصات القيامة أسجناكي بهنو ساعت أسجناكي بهنو بوثالي سيكمتو لنسو جن ليو يهون مكمت جاي ست أجوال السم من دنو تحت ظل العرش يا عرش الاثر يكمت أرو كالله سبحانه وتعالى زند يا أكبر التريد درق الله أجوال أين الذين تحابا فيا لن يبلو سوى عددو ينبرو سوش يتعلو إلى الله سبحانه وتعالى فيقومون وهم قليل أنا ساوش هنو ينسالو ينسونا ودت تزقاج جلاتشو يكبر بوتا يكبر مستنقلو يهدالو اللهم سبحانه وتعالى زاوتا لا يسكمت أجوال المالتنو سبحان الله الله كان نسو قاري أدرقن الحب موادد وديتا يمبالو بمن ما يتمن مالو سبحان الله نبينا عليه الصلاة والسلام سلام حبا سيقلصو بدنيا ايالو لا الله بلو يتواددو با الله من قد لا يتواددو سوج يوم القيامة سيمتو نبياتو كما يدلوم رسولو كما يدلوم بجهاد يتسوو ما يدلوم يوم القيامة جن نبياتو كما رسولو كما يميك أنو باتشو سواج هنو يمتعلو بتقام يميامر قصتا تلابسو بتقام بميامر هنو يمتعلو فيجلسون على منابر من نور كبرهان بتسرى ونبر لا يكمتعلو يلالو سبحان الله بتقام تلك نعمة كنو مجاهدوش يهولو لفتو يهولو كتلاتقار تاقلو بجهاد لا يموتو يالا قنيوت با الله من قد لا يسل التواددو لنقروا بتعامكم مسرتي هنا نقركنوا لمن كتبالة لا الله بلو موادد مالتكو الله كمودده الله يتناقرهم الله يعززهم الله يفردهم كمودده يتنسى الله يميوده اللي توداله يا مالتكو يهلو منقر مسرتنا مالتكونو الله كمودده يتنسى الله يميوده اللي يودالو سلزي وديتاو كلاي ودتاكي هيدنو كلاي ودتاكي هيدنو الله ودو الله كما ودداتشو يتنسى الله يلاكاتشو ملكتنيوش بموري يودالو لمن الله ودوتان يا الله ملكتنيوش يودالو الله انا يا الله ملكتنيوش كما ودداتشو يتنسى الله انا يا الله ملكتنيوش يميودو هلو يودالو سلزي با الله من قد لا يتواددو سوج يوم القيامة الله سبحانه وتعالى ما ننسو يميك أنا أباك شواد رقويك أسك ساتشوال سياس كمت أحجوم ببرهان يتسرى هل من أوسطم وچوم يمي أبرا ومبر لا ياس كمت الله شونا زالا يكمت أرلو أني بت آمن ميقرمن يجنة هني تاسي وسا سبحان الله الكريم بزيب عالم الدنيا ما السبيع بتسدتن ما السبيع سنة سنتنو بتقام لمجلس يمي كبدنو اندزا عينت مستنقلو يتزقاج جلاتشو انقدوش بمن ملكوك اسكساتشو انو الله سبحانه وتعالى بتقام هول قزي تنقلاتي لا يمتا يمي ملال لسبنيارو يجنة هنيتا سنة سنتن كالله فيت كالله زند جنة لا يتزقاجو مستنقلوش سنة سنتن سبحان الله عجب يمي السنيوناتشو እነዛ መስተንግዶች የተዘጋጁላቸው እንግዶችስ ምን አይነት ሰዎች ናቸው? በምን መልኩ ይቀሰቅሳቸዋል ነው አላህ Subhanahu Wa Ta'ala سبحان الله انجدي يمجمريو محبة نو محبة priceless يملوت priceless انجدي نزي فرنجنيا تناغاري وچ لفكرة اچو سيگلسو لفكرة اچو دفداد بيسي لكو you are my priceless يلالو انشي ويمانت يني واغا يللو بواغا يمائي تمن بلو دفداد بيسي لكالو كاندو داندو إمر سيلوكو مالتنو سلزي محبا يميبالو راسو بسوش مكاكد يميفكاك ربتي هنا ترايس لسنو واقا يلوم بواقا اي تمنم كذيو تيايزو كالتا تاندكن يتكسط تاريكاد تيغونو يجلالو بسو تمثلوم الله سبحانه وتعالى يلاكاتشو نقراتو تيغونو يجلالو على اي حال كستتو من نبرة كلتات عندك ان يا عند دق باريا ترو مستنبرج سويو ترونو مستم ترونج الله سبحانه وتعالى له الله كنم يدرك لنا عند عندك زي سويو ترو يهونا مستيو ابت امت متات هونا لج عند عندك زي رقمو سيتيو ما شاء الله صالحة هونا لج بالوا دغمو انديو يت هاجر قاري على بلاچو اندزاي ميهونبت هنيت الله يما يغطاطم الله سبحانه وتعالى صالحوچ يادرگن كلاچن مالترو بالوچم مستوچم صالحوچ طيب بتام صالح نو سويو مستو ما شاء الله صالحا نچ سيغطاطمو مرحبا انا مرحبا بيقبا اندت بترابا اندم يبالو السوم صالحا نج السوم صالح نو مجرش علي تقابتو سينورو سالة كلتا تاندك ان باليو ودسرا هيدا انقدي نرواتشو سبحان الله فكر ام يبالو بقنزب عيد اللم ام يمتاو فكر بوبت عيد اللم ام يمتاو نرواتشو مزكتن يانو قن بمحبا ينورالو بوهالا كلتات عندكن يعني صالح ان صالح مهون جنزب عيد اللم يامتاو صالح مهون وبت عيد اللم يامتاو لما نتفلقينو انه كلتات عندكن سويو ارزق في اللقاء بوت عبت ساعت صوست سويش بتقام يميا مامرو سيماتشو رجاجم نتش شماق اللي وشيهونو فيتاتشو ميابرال سيماتشو ميابرال لبساتشو ميابرال على اي حال من شقراتشو نور على نور يا لا تشو ناتشو ببرهان لا برهان تدراربو يمتو سويش ناتشو نا بيتاتشو في تلفيت تكمتو سالة سيتي يواتو وطالج بمتو وطاقزي النزي سوست سويش تللك سويش ناتشو بلاس سوست ناتشو انا سيماتشو مرجع جمنو سنة يسنة ملكت بلايتاتشو لا يتايان مجرش علي قبونا ودبيت ندعو بالاو قاتشوهم قن يروك آقر سوت مسلا الله چوهنا ودبيت قبو عندان دنگر لازدگات جلال چوت الله چوهنج مرحبالو مرحبالو نا قبو لا لا لا استغفر الله مرحبا قن بالبيت الشبيت اللو يالوات ابيت اللو يسلوات يلم لسرع وتتوال تلات چوهنج بمت تلات چوه قذي اي بالبيت الشبيت قال اللي نعم ግባታን ንችል የሚሏታል ቸው ወደ ቤቷ ትሄዳለች ከዛ በኋላ ቀኑ ሙሉ ዛውለው ባለቤቷ ሲመጣ ሶስት ሰዎች እንደዚህ እንደዚህ አይነት በጣም ደስ የሚሉ ሰዎች ነበሩና ወደ ቤት ግቡ ስላቸው ባለቤትሽ ካለለ መግባታን ንችል ማሉኝ ስትለው سبحان الله ሰውየው በጣም ተሰማው አይ ዊሽ ገብተው ቢሆኑ ነዝማ በረካ ያላቸው ጥሩ ሰዎች ናቸው ምናምን አለና እስቲያሁንም ካሉ ሂጂ ያቸው አላት ሲላት ስትወጣ ሶስቱም አንድት ቦታ ላይ ተሰብስበው ተቀምጠዋል ተመለሰችና ለባለቤቷ እራሉ አለች ሰዎቹ አሉ አንድ ቦታ እንደተሰበሰቡ ናቸው አለች እንግዲያው ግቡ ባለቤት የመጥቷልና ግቡ በሚላት ጊዜ ተመለሳ ሄዳ ባለቤት የመጥቷልና ግቡ አለቻቸው ገቡ ስትላቸው እኛ ሶስታችን አንድ ላይ እንጓዛለን እንጂ ወደ ቤት ስንገባ ተራ በተራ ነው የምንገባው ሁለታችን አንድ ላይ ሆነን መግባት አንችልም በተናጠል ነው የምንገባው ባለቤትሽ ከመጣ እንግዲያው በተናጠል ነው መግባት የምንችለው አልዋት ለማንኛውም ስማችን እንንገርሽና ማን ቀድሞ መግባት እንዳለበት እናንተው ራሳችሁ ተመካከራችሁ ተወስናላችሁ አልዋት ተናጋሪው በወቅቱ መሐባ ነበር የዛሬ ፕራይስለስ ብለን ያቀረብነው በዋጋ የማይተመን ከዋጋ ተመን በላይ ሆነው ውድ ስጦታ የዱንያ የዓለም ዱንያ አላህ Subhanahu Wa Ta'ala የሰጠን ስጦታችን መሐባ ነበር እኔ ስሜ መሐባ እባላለሁ ወይም ሁብ ፍቅር እባላለሁኛ ይሄኛው ጓደኛዬ ደግሞ نجاح سكيت بالالا ثلاثه غادنياي ثروه مالت مچوت مالت نو بمچوت مسقايت انداو مچوت ما يگلصو حبت ما يگلصو بمچوت مسقايت مچوت ياسقايوال لك چنقتنا دهنت ياسقايو سو اندالو هولو مچوت ياسقايو يميفلگو نگر هولو انداو የሚፈልገው ነገር ሲያስበው መከሰት ሳይሆን የሚያስባቸው ነገራቶች እንደሚያስፈልጉት ሲያገኛቸው ሱብሃንአላህም እኮ ያስፈልገኝ ነበር ግን ሳላስብና ሳልጨነቅለት ከቻለ ትዝ ድብ ሳይሆን ድብ ትዝ የሚሉት አለ ትዝ ሲልህ የሚመጣልህ አለ አንዳንዴ አንዳንዴ ደግሞ ልክ ድብ ሲልልህ ሆ በጣም ያስፈልገኝ እኮ ነበር ግን እንደሚያስፈልገኝ ያ የምፈልገው ነገር ከመጣልኝ በኋላ ነው ለሱ ብዬ የተጨነቅኩበትና በጭንቀት ያሳለፍኩ ሰዓት የለም የሚያስተኛ አንዳንድ ጊዜ አለ ያ ምን ይባላል በምቾት መሰቃየት ይባላል እነዚህ ሶስቱ ስማቸው ከገለጹላት በኋላ ለባለቤቷ ስትነግረው ኢማጂን አድርጉት እንግዲህ ሰውየው ሰሯ ምቾት ፍለጋ ሀብት ፍለጋ ከጧት እስከ ማታ ሲንከራተት ውሎ ነው የመጣው በኋላ አረ እንዲያው ሰርዋን አስገብልኝ እስከ ዛሬ ድረስ ያሰቃየኝ የነበረው ይግባልኝ ቤታችን ይግባና ቤታችን በሀብት እንጨመላለቅበት እንሰቃያለን በሚላት ጊዜ ሴቶች አንዳንድ ጊዜ እንግዲህ አስተዋዮች ናቸው አንዳንድ ጊዜ ብቻ ሳይሆን እንዲያው አህዋላቸው ካልመጣ ማሻአላህ የሚያመለጩት ሐሳብ በጣም ቆንጆ ነው እና ቆይ ረጋበል ሀብት ከመጣ የኔና አንተ መሐባም ሊጠፋ ነው ይልቁንስ ስኬት ቢመጣልን ይሻላል ስኬት ከመጣልን በሁለመናችን ስኬታማ እንሆናለን አው ቀልድ ነው ኢንሻአላህ ሽሩ ስኬት አለን ስትለው እንግዲህ ቀድም እንዳልኳችሁ ባልየው ሳሊህ ነው አልሻለታው مرحبا ያልሽው ይሁን እንግዲህ ይግባ ስኬት አላት ይሄንን ጉዳይ ሲያወሩ ባልና ምስት ሲያወሩ ከቤታቸው ውስጥ የልጃቸው ምስት የሆነች አድስ ጣጉላ ውስጥ ያለች ሙሽራ ተሰማለች ሷረሞ ምንድነው የምትፈልገው ስኬት አታውቅ የሰርዋ ሀብት ምናምን የሚባል የለ የሚታያት ሁሉ ከባለቤቷ ጋር በፍቅር መኖር ነው ፍቅር ነው የሚታያት ያለው አረ እናንተ ሰዎች ቆዩ ማረጋ ብሉ አለቻቸው ፍቅር ወደ ቤታችን ገብቶ ፍቅር በፍቅር ብንሆን አይሻልም ወይ አለች ገንዘብ ኑሮ ሁሉንም ነገር ስኬት በስኬት ሆነን ቤቱ እኮ ፍቅር ካለለው ዋጋ የለውም ስለዚህ ፍቅር ቢገባልን ይሻላል ስትል ወነቷን ዋሉና ባልና ምስት ተስማምተው የልጃቸው ምስት ያቀረበችው ሐሳብ ተስማምተው መሐባ ይግባሉ ሄደችና ሴትየዋ አይኩም አልመሐባ አው አይኩም አልሁብ ፍቅር ማን ነው አለች እኔ ነኝ አለ ፍቅር አንተ እንድትገባ ተፈቅዶልሃል ገባ አለችው በምትለው ጊዜ መርሐባ ብሎ ብድግ ሲል ሁለቱም አብረውት ብድግ አሉ ምን ነው እናንተ እኮ አልጠራናችሁም ሳንጠራችሁ ፍቅርን ስንጠራ እንዴት ሁለታችሁም ተከትላችሁ ትገባላችሁ ስትላቸው وكلنا يحب المحبه ሁላችንም ፍቅርን ስለምንወደው

الله سبحانه وتعالى መልካሙን ያምጣልንና ወንድሞቻችንም አላህ ያጠንክራቸው የሚያስደስታቸው የሚያስደስተን አላህ ያምጣልንና ሼክ መሐመድ ዘይኑ ዳና የዳኒ የሳኒ ልጅ ናቸው መሐመድ ዘይኑ ይባላሉ رحمه الله تعالى عليه ነበር ምን በማድረጋቸው በአካባቢያቸው የነበሩ አጋቶች አጋት የሚባሉ እነዚህ ስልብ ይሆኑ ብልታቸው በወጀራቶች ያን የመጥተው ያለ በዳናና በከረም አካባቢ ኃይለኛ ጦርነት ከፍተው ህፃናቶች የነበሩ አባቶቻቸው ሸሽተው ወደ ጫካ ሲገቡ ሴቶችን ጡቶቻቸው ይቆርጣሉ ወንዶች ልጆች ደግሞ መሽኛቸው ይቆርጧቸው ነበር በዛ ጊዜ ከተቆረጡ መካከል ተለቅ ተለቅ ብለው ምንም ማግባትም አይችሉም እንግዲህ ተቆርጧል በቃ መስታሪያው ተቆርጧል ስለተቆረጠ ምን አሰቡኝ አስተዋይ ሆኑ ሼህ እነዚህ ሰዎች ወደ ሴት የሚዘነበሉበትም ስለሌላቸው ለካዕባ አገልጋዮች ይሆናሉ አሉና ከሳውዲ ባለስልጣናቶች ጋር ተነጋግረው እነዚህ ስልብ የሆኑ ሰዎች ሰብስበው ወደ መካ ይወስዷቸዋል ለነሱም ለሞራላቸው ጥሩ ነው አንደኛ መካ ዙሪያ ላይ እየሰሩ ዒባዳቸው እያደረጉ እንደገና ገንዘቡም ደግሞ በጣም ቆንጆ ነው በአሁኑ ሰዓት ቦሌ አካባቢ ምርጥ ምርጥ የሆኑ ቤቶች እየሰሩ እነሱ ናቸው አጋቶች ናቸው ያኔ ሐጅ መሐመድ ዘይንዳና ረህመቱላሂ ተዓላ አለይ ባደረጉት ሐሳብ ነው ይህንን አስመልክቶ ኃይለ ሥላሴ አለይሂ ለዕነቱላህ ምን አደረገ ሐጅ መሐመድ ዘይንዳናን ከሰሳቸው በዚህ ዙሪያ ላይ በየጫተራ የሚወሩ ወሬዎች አሉ የውሸት ወሬዎች ናቸው እኔ የነገረን ሼክ መሐመድ ሐሺም የሚባሉ ነህው ያቀሩን ሼክ ናቸው ለሳቸው ደግሞ ሸአደም ጪሳ የሚባሉ ነበሩ የሐነፊ ሼክ ናቸው በወቅቱ እንኳን ማቅራት ተተው ነበር እኔም አውቃቸው አለ አልጠየቅኳቸውም እንጂ ለሳቸው ደግሞ ሼህ መሐመድ ኑር የሚባሉት የሸምስ ባህዳና ልጅ ናቸው የዳንኤል አወል የልጃቸው ልጅ ማለት ነው እሳቸው ናቸው የነገሯቸው ሼህ መሐመድ ኑር ደግሞ አብረው ከዳንኤል ሳኒ ጋር ከዳና ተነስተው ወደ አዲስ አበባ የመጡ ሰው ናቸው መጡና ከአንዲት የሐራ ሴት ነበረች አዲስ አበባ ሀብታም ነች እሷ ቤት አረፉና ለኃይለ ሥላሴ መልእክት ላኩበት ላኩበት የላኩበት መልእክት ምን ነበረ መጥቻለሁ ፈልገኸኝ ነበረ መጥቻለሁ አሉት ሲሉት ወደ ቤተ መንግስትን አይላቸዋል ወደ ቤተ መንግስትም አልመጣም አንተ ነህ የፈለከኝ አንተ እኔ ወዳለሁበትና አሉት አዲስ አበባ ከመጡ በኋላ ማለት እዛች ሴትዮ ቤት ሰተት ብሎ ይመጣል ሰዎቹም አስቀድመው ልከውባቸው ከሳውዲ አረቢያ አዲስ አበባ ደርሰዋል በሚደርሱ ጊዜ ምን አደረጉ ልክ ዳንዩ ሳሊስ ሐጅ መሐመድ ዘይኑ ዳና ረህመቱላሂ ተዓላ አለይ ባሉበት ቦታ ሲደርስ ኃይለ ሥላሴ ልክ ወታደራዊ ሰላምታ እጅ ወደ ላይ ከፍ አድርጎ ሰላም ይላቸዋል ሰላም ሲላቸው ዳንዩ ሳሊስ ምንም ዞር ብሎ መልስም አልሰጡትም ሼክ محمد نور اهون بهوتي نور اي نور الله اعلم علىكم الساچون يهولت تجي ودلا ادرجي سلامتا ينسهون يار سلام عليكم كذا بحالا اندذا بي سلام سلاچو قال داس السطوت ايوتنا بمن مكنيات نو يكسسكني قالوت قراش ذم بلو لك اند تراسو برغتم تراسو نو እንኳን እስከ ሼህ መሐመድ ዘይንዳና ረህመቱላሂ ተዓላ አለይ የሁሉ ሐዲስ የተሸከሙ ሼክ በጣም ትልቅ ዓሊም ነበሩ ትልቅ ዓቢድ ነበሩ ረሂመሁላህ ሲሞቱ የማይፈልጉትን ነገር ዶሪህ ሰሩባቸው እንጂ በህይወት ይያሉ والله ሶላተ ሌይል ቁመው እኔ መሐመድ ሁሴን ሰዶማ የሚባል በጣም ትልቅ ደረሳቸው ነበር ሱነተ ሌይል ተነስተው ያ ረብ በማላውቀው አገር እንዲያው አላህዬ መካን ወስደህ ገደለኝ ከገደልከኝ ካልሆነ ደግሞ የዳና ሰዎች ዶሪህ እንዳይሰሩብኝ በማላውቀው አገር ወስደህ ገደለኝ ይያሉ ዱዓ ሲያደርጉ የነበሩ ሼክ ናቸው ረሂመሁላሁ ተዓላ ضريح سرتو باتشون جدي يعني جات مكام يا بوت هادر جواتشوال يا هلو كونجو تاريكاتشن بتر يا يونا جراتو تيجت بلا شنو عزة النفس بميلو زوري على إنه يعلنوا إن جدي رأساتشن إن دان رأسه بمن دينه يكسس كنيالو سو ودو تشاجر تشت على يبارنت مشت جاي هذا الركنو إنما أنا تشور سعودي عربيا يا تشور سعودي عربيا يلا كوا تشور سوتش زيارلو الزهالو شجاعتو بيهون نرو انقوانس لماتو كارتو انديو مفلك لكي انقوان اي نورا كيو منبرا دمو ما مسان تمال تكبركم لنسوم لمران يعني انتن مادرقيا يهونال اندقنا كعبان دقمو بتككل ياغن اقلالو بيينو بدرو قزي وجراتو جمتتو مسلمو جن يتواقو بنبرا بسات يتسلبونا كيو بلو سيروت كذابو هلا سويو كدرسبت يوشت مسرجة تملسو مستنتن جمران دقنا من لا درق الله تشهولو بلو يتليا يو نقر ندم يا درق الله تشهوك عالقبتو اني عالفلقم انت نقر عالفلق اللهم بلو تلو تيرو سيوات هايلة سلاسي سيوات عني شخصي تيقوات تشهو من هنا هنو هايلة سلاسي نيمياكل ييتت بيا مري متتو قومو اجي ينسى من سنقان يالسلطو تلمن دنو بلو سيت اي قواتشو والله بزا ساعت انيالو تذكرت قول الله العزة لله ولرسوله وللمؤمنين يتكبر سو يتكبر اكال كبر هلو كبر يمي قباو الله نو سبحانه وتعالى ماني يوم باريا لياغو بددلت يمي قباو سماينا مدري فترة انيان بزي ملكو يفترة اندزي عينتو امنت يستن الله سبحانه وتعالى السنو اندزي عينتو كبر يمي قباو ركوع لا در قلت سجود لا در قلت لقونا بس اللتنا بهو لمناي لا ملكو يمي قبان الله كزاوج مكبر يالبت كالة كالله قال يا استوى وكني الله ملكتني عليه الصلاة والسلام يا الله ملكتني تشهلو كذابتك مؤمن لا إله إلا الله محمد رسول الله يعني أكالنو يتكبر كذابتك يعلو عندما باقنن سوم الطابيين للنسانة ويم اجل جبتو اجل نسانة من دنو ما انو السؤال والله كبرات جوت أبقو اللهم سبحانه وتعالى عند التكبر ودى آخرة والسلاتشو نحسبه الآن في الجنة الله سبحانه وتعالى لجنة بلاتشو جنة والسلاتشو بلن من من يلاتشو ولن هلتنيو كبراتشو تأبكو سكمج الرشاء ينورو شيخ قطبري رحمه الله تعالى باقرات جنة موسر اللاتشو انجي بعلم زوري عليك كأنين سبحان الله الكريم قطر سفر يالي اللاتشو يأسلم النابات وچاتشن الناقين يالن شيخ قطبري رحمه الله تعالى بوقتو تلات كم ياسادداتشو سوج عندو نبرو عندهم يا الزيو سوي انباغننو يا ايتيبيا مري نبرو هايلة سلاسي الله سبحانه وتعالى لعنا ويورد بيتنا ساتشون ما سادواتشوان مجرش علي تماركو سيمتو كسويو في تاكر بواتشو لنقل لهنا ونا كما قد لكن بفيت يمتنا قروا نقر كالير واتشو سبحان الله شيخو يتناقروت الله بانت الجند موت صفو بنكو هنا لا الله الثاني تهتنا ستتشال لها الله سبحانه وتعالى سيفلق بهمم يقدلن سيفلق برهاب يقدلن سيفلق بطرنت يقدلن سيفلق بطلات الجي يقدلن لا الله الثاني سمع وطاع بيالو هلو لا الله الثاني تهزاجن يالو نقرقن الله سبحانه وتعالى اندق قدل بانتج اندق قدل كانوا السنو من المادرقات تيشي لمالوت كفيت لفيتو كونو ياهو اللسو اند املاك يميايو سويه بزالاي ذمي عدرقو نقرقو اللو تقاومو يلم عدرقوتنو نقسنا قستو اندي عدرقونو بك بزلنا يورالنجي تقاومو نقوان يلم سبحان الله ساتشون كبراتشو تأبكو عزة النفس كبرها المتأبك اندي او يادر قلن يالبله لا الله يمي قبو كبر هلو لسو مستأتي اللم لنبياتنا عليه الصلاة والسلام يمستو كبر ليلة لتراو سو أي ستم لمؤمن يمستو كبر رقمو ليلة واي ستم لابات لنات يمستو كبر ليلة واي ستم هلهم إعطاء كل ذي حق حقه حق يالو هلو لم يقباو مستت يراس كبر متأبك البلال سلزي مؤمن يتم بتايهن يد بيتين يوم ينور درجة ينور كبرون تأبكو اسلمنا ويسدو كبر تأبكو منورو لذيه كونو بيتين يوم بوتا لو شتان ندانين يميرو عبزهن يوچو مسلموج ناتشو ملالبات يو مسلموج بزات يو مسلموج تكاومو ايتو ليلوچ لچ امرو يشلالو انجي هيدا سلاسينم ياوردوت مسلموج ناتشو مجم مريا تكاوموت ايهان باقنن مري إنه أنا ربكم الأعلى لإن فرعون منهم لقريك الرويلو بل لهم كسب في تنبر يتارك هدة الجمسناي يا الله سبحانه وتعالى تهزاجوش باروش كذابة تشلالو أن باقا ننوش تجيجوش أيضا وشت من مرياتشن أيضا لم سيلو كبراتشو يتبكون عزة النفس يه عزة النفس لا يقدر بثمن بواقا أيتمن يا ليبيا ومريا نبرو عمر مختار رحمة الله تعالى عليه ماركوت ودا قرات شوسدو سلطان من نسات أهلن يم الناس تلالفو ملك تماس تلالف اللن سينوت سبحان الله من دنو يملسو من دنو يملسو ونزي نزي تاريك وش أسفلكو النار الله نصلح الدين الأيوبي إن نور الدين زنكي ياسل اللفوت ينبرا بمن هنيتانو الله سبحانه وتعالى قدمت معتصم المعتصم بالله عنده سيت تمتتها من دنيا لتشو ومعتصمة هالج أي معتصمة بسمى اللي معتصم بالله بسمى اللي يالج سمى اللات كالبت كبيت من قستو يزيج سيت كبر لما تبك فيل يا تشاقر تقوى تعطرو يا بتفي متاك سويم أقربو عزة النفس تبكوال الله سبحانه وتعالى بدنيا إسلام وكبراته وستاته تأبك وندن ورهلو بآخر ما الله سبحانه وتعالى يتكبر دقاق الله باروش يدرقاته إنيانم كبراته تأبكان يمن نور الله يدرقان لو شتك جواج عنهن ما تمر برياوش هلو لأطالبنا يقبام دنيا ليهوني چلال سلطان ليهوني چلال يتلي أي نقر ليهوني چلال لا لذي اجمستت يلبن بيتن يوم بوتا وشتن يعني قسكن بدنيا لا يتكبر كم نور وشتن عركشي أنباقن نوشن عركشي بيقلون يكبر موت الشالن يهن العينتو يان داندو مسلم لجن الزبو يقبوان احترام الذات ذات هن أكبر لا الله بيتشانو تهوت اندتهون يتعززكو تهتنا لالله سبحانه وتعالى ليلي لوكس أكبروت على أكبروت يمي قبا ويكبران رهر راهي يمي قبا ويكبران جن موارد سجود اسكما درك درس يمي أستلالف وش تقولو آمين بلو اسكما قبل درس يمي أدرس يعني احتقار الذات آي أسفل لقمنا سوستن يو الأصدقاء أصدقاء وداجوش ناتشو وداجوش لا يقدرون بثمن عندن يو كوداجوش مكاكل يميا قنان يو محبانو هلتن يو لوشت على الدان يم لانبا قننوش على سوستن يو أصدقاء صديق مانت عندما ترقمت علماء رحمهم الله تعالى الذي يصدقك ولا يصدقك صديق مالت قدنيا يمي بالو من يصدقك اونتون يمي نقرهنو دكام ما قلنك اللبه دكام ما قلنهني نقرنها بطروني تالي كاله دقمو ترو ترونتن ينقرها لا من يصدقك في كل ما تقوله بمتنا قرهو نقرهو هلو اونتك نكونو يمي له سايهون أونا تاون يمين أجره نو صديق بلو مالد أونا تاون يمين أجره صديق صادق እውነተኛ ጓደኛ ይባላል። እውነተኛ ጓደኛ ያልሆነው ጉደኛ ነው እንጂ የሚባለው ጓደኛ ይባላል። ጉደኛ ጉድ እየሰበሰበ የሚያመጣበት ያንተ ውርደትና ውድቀት የሚመኝ ነው ማለት ነው እንግዲህ። ስለዚህ በአላህ መንገድ ላይ ተገናኝተን በፓልቶክ ሊሆን ይችላል ወይም ደግሞ በድር ልንገናኝ እንችላለን። በድር ላይ ስንገናኝ ሊሆን ይችላል ወይም በተለያዩ አጋጣሚዎች ሙስሊሞች ስንገናኝ እውነተኛ ጓደኛ እውነተኛ ወዳጅ ነው መሆን ያለብን። ምን አገባኝ ለአንድ ሰዓት ለሁለት ሰዓት ከዛ በኋላ ለምለየው ምን አገባኝ አይባልም። ያገባናል። طيب اصدقاء يا اخرات ትክክለኛ ወዳጆች በምንም አይገመቱ ምንም ዋጋ የላቸው لا يقدرون بثمن الله سبحانه وتعالى እንደነሱ ያድርገን እኛንም እነዛ ሰዎች አድርገን በዋጋ የማይተመኑ ከዋጋ ተመን በላይ የሆኑ ወዳጆች ያድርገን እንደዛ ሚስተን። ሶስት ነገራቶች ደግሞ የመጨረሻው ሶስቶች አምስተኛ ሶስት ነገራቶች በህይወት ዘመናችን ሰዋዊነታችን የሚያፈራርሱ ናቸው። ሰው በተፈጠረው አላህ Subhanahu Wa Ta'ala የተከበረ አድርጎ ፈጥሮታል። الله بسورة الإسراء ولقد كرمنا بني آدم وحملناهم في البر والبحر ورزقناهم من الطيبات وفضلناهم على كثير ممن خلقنا تفضيلا. يسولي جعل الله سبحانه وتعالى يتكبر فطور أدركنا وعلى له. ولقد كرمنا بني آدم وحملناهم في البر. بني آدم سيل يا آدم زروج مسلم هنا كافر ወንድም ሆነ ሴት ትልቅም ሆነ ትንሽ በህይወት ያለ ሙቶም የተከበረ ፍጡር ነው ይላል አላህ Subhanahu Wa Ta'ala። የተከበረ የሆነ ፍጡር ነው። የተከበረ ፍጡር ነው ሲባል እንግዲህ ያ የተከበረበትን ደረጃ ለቆ የሚሄድበት ሁኔታ አለ። ለካ አላህ Subhanahu Wa Ta'ala لقد خلقنا الانسان في احسن تقويم ثم رددناه اسفل سافلين አላህ በሚያምር ቅርጽና በሚያምር ሁኔታ ከፈጠረው በኋላ በሚያደርጋቸው ድርጊቶች በጀሃነም እሳት ውስጥ ከስር እንደሚገባ እንደሚሆን ሁሉ ሰውየው አላህ Subhanahu Wa Ta'ala ሙስሊም እንዲሆን እስልምናን መርጦለታል። መልካሙን ነገር እስልምና ነው ብሎታል። መርጦ ግን ሌላው ሲመርጥ የተወሰነ ደረጃ ይወርዳል። ሰዋዊ ክብር ውስጥ ይላል ካፊርም ሆኖ እንደዛም ሙስሊም ከሆነ በኋላም ማዕሲያ ውስጥ የወደቁ ሰዎች ብሎም ደግሞ በዒባዳ ላይ ደንታ አይደላቸው በዲኑ ጉዳይና በሙስሊሞች ላይ ጉዳይ ያለላቸው ሰዎች የተወሰነ ደረጃቸው ይቀንሳሉ። እንግዲህ በአጠቃላይ የሰው ልጆች የተከበሩ ናቸው። ክብራቸው የሚያሳጧቸውና ሰዋዊነታቸው የሚያፈርሱባቸው ነገራቶች አሉ። ከነሱ መካከል ከሶስቱ አንደኛው ጀሻዕ የሚባለው አልጀሻዕ ማለት ስግብግብነት ማለት ነው። ስግብግብነት እንደየደረጃው ሰዋዊነታችንን ያሳጣናል። በዓለማችን ያሉ መንግስታት ሁሉ የሚናቆሩት ስግብግብነት ነው። ስለሚስገበገቡ እኮ ነው እኔ ከፍ ያለ ደረጃ መያዝ አለብኝ ቦታው ይገባኛል አይገባኝም ሌላ ጉዳይ ነው። የማይገባው ደረጃም ይመኛል። ስትሰጠው እኮ ደግሞ አሰራሩ አይችልበትም። በአሁኑ ሰዓት መጅልሳችን ላይ እንደተቀመጡ ሰዎች ማለት ነው ይገባናል ብለው ያዙ። ሲይዙት ደግሞ ቦታው ዕውቀት ያስፈልገዋል፣ ትዕግስት ያስፈልገዋል፣ የሰው አህዋልና እንቅስቃሴ ማጥናትና ሁኔታው ማጣራት ያስፈልጋል። አልቻሉበትም። ስላልቻሉበት ወሬ ተጠጉ ወደ ካፊር መንግስት፣ ከዛም አልፎ ተርፎ ወደ ሌላ ነገር። على اي حال ስግብግብነት ለችግር ይዳርጋል። ስግብግብነት ለኛ አይገባንም። طيب جشع የሚባለው እንዲያውም ነቢያችንም صلى الله عليه وسلم ወደ አኺረት ዘማን ሲሆን ሽፍና ብኹል ስግብግብነትና ስስታምነት በሚሰፍን ጊዜ ሰዎች እርስ በርሳቸው የገለጹበት ሁኔታ አለ። ሹህና يعني ስግብግብነት አንዱ አንዱን እንዲገለው የሚያደርገው መስገብገብ ነው።

ይሸሻል ለወደፊት እረፍት የለውም የሰራው ስራ ስላልየለው ማለት ነው ቢዝነስ ይሆን ነው እረፍት የሚያስፈልገው لا تجادل الأحمق كمون يقرأ تكراكر فقد يخطئ الناس في التفريق بينكما بمكاك لاتشو من يمع النوبلو سو مليت يتشقر على النار عند فريسو سو يو جقنا يهون سو متانا عرارت أهل لو هالو عبران النروت أهل لنالو دولاوني زو يكتلوال عند تلك ቋጥኝ ድንጋ ያገኘና ድንጋዩን ይዞረዋል ማን ነው የሚያሳድደው ጀግናው ለፈሪ ነው የሚያሳድደው ወይስ ፈሪው ለጀግናው ነው የሚያሳድደው ምክንያቱም ሁለቱ ናቸው የሚዞሩት ያሉት ከሞኝ ጋር የሚከራከር ሰውም ሞኙ ሞኙ ሰውዬ ነው ወይስ አንተ ነው ሞኙ ሰው ተመልካቹ ግራ ይገባዋልና ከሞኝ ጋር አትከራከር ይላሉ እና ኢንሻአላህ ተዓላ አላህ ሱብሃነሁ ወተዓላ بدنيا لا يملكم سرتو ودا اخيرا بملكم هنيتا كم يهدو دقاقي الله باروك ادرقن هذا اخر ما يسر الله لي ان القيه اليكم في هذه الحلقة القصيرة واسأل الله سبحانه وتعالى ان يعيد خيراتنا مرات وعدات اياما عديدة واعواما مديدة وجعلنا الله مع الذين يسمعون القول فيتبعون أحسنه وهذا وبالله التوفيق فجزاكم الله خير الجزاء على حسن استماعكم والسلام عليكم ورحمة الله وبركاته ما يكفر إن شاء الله بسم الله الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته وندموتنا يتوجه السمال جزاكم الله خير جزاء ألف مرة أستاذ أخو في الله الله يتمر له الله سبحانه وتعالى إرمينا في أستاذ كبت سبوك جار الله سبحانه وتعالى أندر سوانتم الله سبحانه وتعالى يا أبزاد إن شاء الله نيانم سمتنم من تقبل سبوك الله سبحانه وتعالى الله أرقل نقول لب يالو لب بلو مبالو ونجو تمرتنا استمارون ونجو تمر دس منو باهم قزي نقول ينو فرسالنا باهم قزي عالنا بدقارانا ونقع يزو استمارون الله أكبر الله أكبر بطام دس منو والله الله جمر الله الله سبحانه وتعالى ادمنا في وسطه بطام دس منو ينو والله قدم بيهم كاسر على مقبات مفلقه والله ديتي ونينو لنكتش بيه يكداوتنا يادامتكنو بطام دس منو الله يجمره لجي استاداتشين الله وطام كونجرونا تلوكو نگر ياو كونجو مهنو بيچا سايون وانناو فرينو غرو وزدن لباتشين ساولن متقبرونو إشاء الله وليانو كزيات يسمانو كزي بوالا اندنگري ياو وطن من سرب سووچ الله رقن انگلش اتلاية تمرتوچنا اتلاية تمساروچنا اتلاية مساروچي يسطن استادو الله سبحانه وتعالى من سرب سووچ الله رقن جماعة جزاكم الله خير استاذ ጥያቄ ለመቀበላሉ ወይስ እንዴት ነው ኢንሻአላህ ረጅም ሰዓት ነው አስተካክል ሰዓት በላይ ነበር ፍቃደኛ ከሆኑ ኢንሻአላህ በተባስተማሩ ትምርት እንዳይ አልገባል ነገር ካለ ያው ሌላ ከዚህ በኋላ ትምርት ካለ አድሚኖች እስቲ አሳውቁ ነው ኢንሻአላህ ከዚህ በኋላ ሌላ درس ካለ ምገቡ ካለ ኢንሻአላህ እጃውጡና እንትን ብሎሽ እጃውጡና አሳውቁና እና ጥያቄ ከለ ለመጠየቅ ከተቻለ ያው አንድ ሁለት ጥያቄ መጠየቅ ሰው ካለ እንዲጠይቅ ኢንሻአላህ ማይክ ፍሪ ሰላም አለይኩም ሰማል ኦል ዳዋር ጠይቅ ከቻልኩት መልሳለሁ ብለዋል ኡስታዝና እንደገና እጅህን ታውጣለን አለ جزاك الله خيرا استاذ اخي فينا በጣም ቆንጆ ትምህርት ነበር አላህ ምን ሰራበት ያርገን ኢንሻአላህ ኦል ዳዋ ጥያቄ ካለ ካልሆነ አዲዮ ላሰማችሁ ኦል ዳዋ ወጣ እጃ ይታየኝ ኦኬ خلاص سكو ساعت من سكو البلد اين ساعت كتو كنو مالتنا على الناقر يمين بس استنيو ساعت لا على الناقر يمين ازيت انا قده يمين ساعت اكو ينينو يمين وسدو الدنيا لسلاتشو اي ساعت اللي وسدو بهاد اللم مسك ابه ليلة اسر اللي فالقينو يمين كان يجي لي ازي لي مسك الالي مالتنا وندرس اللي እነ መስቀል ይወልን ለይላ አስር ልፈልግ የነው ይልኛል እዚህ አስር ልኛል ማለት ነው እዚያ ስነቃ ከለሊቱ 8 ሰዓት ነበር እዚያ በኋላ አልተኛሁም ማለት ነው ይሄንን ህልም ባየሁ ነው እንግዲህ በሳምንቱ ወደ እስልምና እኔም ሆነ ባለቤቴን ነግሬ ባለቤቴን አሳምኜ እኔም ባለቤቴን ሆነን ወደ እስልምና ልንገባ ይቻል ነው አልሐምዱሊላህ الحمد لله الحمد لله الحمد لله الله كوي كوي والله اني من حساب نبره يمسلاچو جماعه تسمعني يالاچو يا جماعه تسمعني يالاچو ايوه يا زاريون يا اصول الثلاثه بروجرام ماكسنيو ماكسنيو منسطون ود يراقن بنقيرو يميل حساب عليه يراقن وي روب وي حموس وي قدامي ለምንድነው ያልኩበት ምክንያት እንደምታውቁት ሰኞና ማክሰኞ ከአስር ሰላት በኋላ kitabut tawhid እንማራለን አይደል ያ جماعه አይደል አላችሁ ከኔ ጋር አዎ ማክሰኞ አሁን ልክ እኔ ከአስር በኋላ ያለውን ትምርት ካስተማርኩኝ በኋላ ከአስር በኋላ ያለውን ትምርት ካስተማርኩኝ በኋላ ቀጥታ ወደ ስራ ነው የሚሄደው ረጅም ሰዓት ነው ቢያንስ ለአንድ ሰዓት ተኩል ያህል ነው ትምርቱን የምንማረው ሳምንቱን በጣም ደክሞኝ ነበር ይሄንን kitab سنቀራ ማለት ነው ያኛውን ከተማረን በኋላ ስለሚሆን ይረሙ አላህ ፈርዶብኝ በቃ ድምጼ ዝቅ ብሎ መናገር አይችልም ይጮሃል እና ድካም ይመጣል ማለት ነው ይጮሃል አይደል እንዴ ወራብ እንዴ አይጮህም ኡሙ ሐምዛ الله يبشركم بالجنه الله يبشركم بالجنه يا رب امين جميعا المهم من لما تفلقيه نو يميتشال كهونا شورا ادرغنبت شورا ادرغنبت እሺ ኡሙላቢዲን ማይክ ማይክ ለቀቃለሁ ኢንሻአላህ ሹራ አድርገንበት ያ ረብ ያ ረብ ያ ረብ ኢንሻአላህ ቀኑ እንድንቀይረው ኡሙላቢዲን ማይክ ፍሪ ሁላችሁም እስኪ ሐሳብ ስጡበት ሐሳብ ስጡበት ማይክ ፍሪ Thank you. السلام عليكم ورحمة الله وبركاته أستاذ انجدين دالكو جنك انقذتونال إنا هاموس بنارقو وينم قدامي بنارقو النسمة ماننا هم لاتشو النسمة ماننا يانتم جنك إقبانال الله استه الله تقواهون استه إنا وي هاموس وي قدامي كولتان دوك انجماعو جوغا النسمة ماننا الله هدايهون استه السلام عليكم. السلام عليكم ورحمة الله وبركاته. السلام عليكم. السلام عليكم يا جماعة. أوكي. سبحان الله. بزي سمون مايكي زالو سلبتها فريزار بو دبقار جنيال. سبحان الله. أشكرال. أستاذ أني أستايت لما استطفيتها سايهون. يا روم استيالون بروغرام بزاوم لمنقرنو. السمون دنو. The only day يالن روبلت بيتشانو. ምክንያቱም ሐሙስና አርብ ለት ኡስታዝ ነጋሺ ክላስ አለን ቅዳሜና እሁድ የኡስታዝ መሐመድ በድር የነህው ክላስ አለን ያው ሰኞና ማክሰኞ ደግሞ ያው ዛሬ ማክሰኞ ይቀር እንዳልከው ነው ሰኞም ዘ ሴም ቲንግ የተውሂድ درس አለን ሶ እኔ ሰጀስት ማረገው በበኩሌ ሮብን ነው ምክንያቱም ክፍት ቦታ እዚህ ሩም ክፍት ቦታ ያለን ሮብ ስለሆነ ኢንሻአላህ ሌሎችንም ሐሳባቸውን አይተን ያኒ ተማሪውም እንዲያቀብየን ነው ሌላ ቀን እንዳይ ያኒ ሌላ ቀን ከመረጠ የለም ኦሬዲ ኡስታዞች አሉ ዘ ኦንሊ ያለን ሮብ ነው ለማለት ነው ኢንሻአላህ ማይክ ፍሬ አድርጋለሁ ሀያቲ ማይክሽ السلام عليكم ورحمة الله وبركاته. يسمع المسألة يعني أوكي سمع. أنا اسمي أم مستاز. ممكن يا دم أني أني روب قرآن علن عندك أنا من كهرباء سامنت. أنا يا قرآن ده من دارفنا الفلقم. ስለዚህ በሮባ አልስማማም ከዋለ ተጀመረው የቀኑ ነው ከሆነ የቀኑ ጊዜ ካለ የቀኑ ቀኑ ሰዓቱ በእንደዚህ አሁን ቆይ በሰዓት ያልቃል አላሁ ያለም በዚህ ሰዓት ማለቁ አለማለቁ ያልቃል እንደምል በሰዓት ያልቅም መሰለኝ ያልቅም 15 ደቂቃ ይቀራል ያልቅ ግን ለማንኛውም ይቀራል 15 ደቂቃ እና ኡስታዝ ሮብሮብ ቁርአን አለን በሳምንት አንድ ቀን ነው የምንቀራው የኛ ተራ ሮብሮብ ነው ስለዚህ መቀየሩን እኔ በበኩል ያልደግፈው የሚቻል ከሆነ ወይ የቀኑን ፕሮግራም መቀየር ማለት ቀን የምታስተምረውን ፕሮግራም ምክንያቱም ቀን ብዙ ጊዜ አውዲዮ ነው የምንሰማው አስተማሪ የሚጋባበት ሰዓት እኔ ብዙ ማይቻል አቅም ቀን እና ان شاء الله كدكموس ايمان مان استاذ كو ሁለቴ ስለሚያስተምር ነው የሚደክመው ሙሉ ቀን እዚህ ቀን አሁን ከዚህ ሰዓት በፊት እኮ ፕሮግራም አለው ማለት አስተምሮ ነው የወጣው ቀደምና ብዙ ሰዓትም አልቆየም እና የቀኑ የሚቻል ከሆነ የቀኑን ማስተካከል ካልሆነ ደግሞ ይሄን እንደሚሆን እናደርጋለን ወይ ከዚህ በኋላ የምትጀምር ከሆነ አላህ ያለም አላህ ነይ እኔ አስተያየቴ ነው ማይክ ፍሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሀያቲ እሰማለሁ አይደል እሺ ሀያቲ አሁን ያልሽው ቁርአን ክላስ ኦኬ እኔ ረስቼው ነበረ ቁርአን ክላስ ግን አሁን 15 ደቂቃ ቢቀረው ነው 15 ደቂቃ ብቻ ስለቀረው ያችን 15 ደቂቃ በኋላ መጀመሩ ይሻላል እኔ በበኩሌ ያለሁኝ ኦሮብለት ለምን መሰለሽ ኡስታዝ ጠዋት ማለት እኛ እኔ ጋር ጠዋት ስለሆነ ነው እንግዲህ የሚሰጥብን ተውሂድ የምንማርበት ሰዓት በዛ ሰዓት አስተምሮ ከዛ አይ ዶንት ኖ ለስራ ይወጣል ወላ እንዴት እንደሆነ አላቅም ለማንኛውም ይደክመኛል ብሎ አሁን ተናግሯል ስለዚህ ያኒ ኢንሻአላህ ቢየምለው አንደኛ ክፍት ነው ሮብለት ምንም ደርስ የለም ኡስታዝም ክላስ የለውም እዚ ዳሩ ቢላል ውስጥ ክላስ ስለሌለው ለሱም እንግዲህ ያኒ ከሰኞ ከማክሰኞ ብሬክ ይሆንለታል ገባሽ ማለት በአንድ ቀን ሁለት ደርስ ከመስጠት ይልቅ ያኒ ደርስ የሌለን ቀን ይሆናል ለኛም እንደዛው ማለት ነው እና ቁርአን አለን ለምትየው ምክንያት ቁርአናችንን ኡስታዝ ማሻአላህ ቁርአን ያኒ ሰዓታቸው ከ 10 ደቂቃ ቢቀረው ነው የኡስታዝ ያልቃል የቁርአን ክፍል ያልቃል እና እሱን እንዳለቀ ያ ግን ኦኬ ማለት የፈለኩት ደግሞ የተውሂዱ ይስተካከል ወይ ደግሞ ይቀየር ማለት አንችልም ለምን መሰለሽ የተውሂዱ ኦሬዲ ኢሮፕ ላሉት ተማሪዎች ተብሎ ነው ያ በዛ ሰዓት የተያዘውና እሱ አይነቀነቅም ምክንያቱም መነቃነቂያም የለውም ከዛ በፊት እንዳይደረግ ኡስታዝ አይችልም እኛ ማናገኘውም አሁን ግን እንደምንም ብለን እኛ ኢሮፕ ያለን ምን ማለት ኖርዝ አሜሪካ ያለንም እንደምንም ብለን እንቅልፍ ማተን ተነስተን ያኒ ያችን ተውሂድ ሰዓት መድረስ ገባሽ እንደርስባታለን ሰባት ነካ ይሻላል እኔ በበኩሌ ለምን ለኢሮፖች ለእነሱም እንዲያገኙ ተብሎ ነው ይሄ ነገር የተደረገው አልሐምዱሊላህ ሰዓት ኦኬ ነው እና አሁን ይሄ ለኢሮብ ለደሞ የኛ ትምርት እንዳለቀው ኡስታዝ ኦኬ ከሆነ 15 ሚኒት ከዚህ ማለት አሁን ያቃጠልነው ሰዓት ማለት ናት ዛት ሰት እና ኢንሻአላህ ይሄ ይሻላል ላለሁኝ በቃ እኔ خلاص እኔ አስተያየታልኳን ኢንሻአላህ ይቀርብ ሰው ሰዓት ተሰራማኝ السلام عليكم ورحمه الله وبركاته حياتي كلها افتينياليش مكنياتوم يدكمنيال سرا مهيدالو بلوال ለዛ ሁላችንም ማገዝ አለብን በተቻለመጠን የኢሮፖች ተውሂድን ታገኛላችሁ ማሻአላ እኛ ግን አሜሪካኖች ደግሞ ይሄንን ማግኘት አለብን ሙናቢድን እንዳለች ሮብ ከቁርአናችሁ እንትን ይበልና ሮብ ነው ክፍት ቦታ ብላለች እሱን እናስተካክል ኢንሻአላ አላቅም ሙናቢድን አስተካክል ኡስታዝም እጁን አውጥቶ አሰላሙ አለይኩም السلام عليكم ورحمة الله وبركاته حياتي مغفرة منو نبدا دعاء باكش منو نبدا دعاء እንትና የለችም እንዴ ጤና አዳም የለችም እንደገና ደግሞ ማን ነበረች ኑር ጀና የለችም ኦኬ ሁለቱ የሉም ዋና ዋናዎቹ እንደገና ደግሞ ማናት ሀጂሚ የሉ በብዛት ከሚከተሉ ተህቶቻችን ማለት ነው ኑር ጀና ስሙ አለ ግን እሷ የለችም تقريبا አይደል ሀጂሚም ስሙ አለ አይዋ ኢንሻአላህ ማለት ሀያቲ ለከነሽ በርግጥ ለከነሽ መጀመሪያ የጀመርነው እዚ ነው ከዛ በኋላ ነው እዛ የጀመርነው መቀየር ካለብን እዛ መቀየር እንችላለን ችግር የለብኝም እኔ ግን ሮብ ቀንና ቅዳሜ ቀን ሮብ ቀንና ቅዳሜ ቀን ከአስር በኋላ የሚሰጠውን درس በሁለቱ ቀን መስጠት አልችልም ለምን ሮብና ቅዳሜ በዛ ሰዓት ላይ ፕሮግራም ስላለኝ ማለት ነው ገበሽ ሀያቲ ሮብና ቅዳሜ በተለይ ሮብና ቅዳሜ በዛ ሰዓት ላይ ምን መጣብኝ ደሞ ማለ ቀይሮ መጣዛሬ ደሞ ባካችሁ ሌላ ነው ዛሬ ደሞ ቪቪ ምናምን ይባላል ዛሬ ደሞ የረበሸን ሰውዬ ለውጧል ማለያውን ገባችሁ አይደለ ነሳሩ الله رحمه الهداية جميعا ان شاء الله አይዋ ኑር ጀና መጣለች ያ رب امين ኖ አይ ቆይ ቆይ እንደዚህ አብሽር ምናምን አይደለም እኛ ተማምነን ነው ان شاء الله ባብሽር ምናምን ሳይሆን በመተማመን ነው ግልጽ ነው ማለት ሮብ ቁርአኑን ከጨረሳችሁ በኋላ تقريبا በዚህ ሰዓት ከዚህ ሰዓት 10 ደቂቃ በኋላ በኢትዮጵያ 6 ሰዓት ወይም 7 ሰዓት ማለት ነው። በኢትዮጵያ እኔ ባለሁበት 5 ሰዓት፣ በኢትዮጵያ 6 ሰዓት፣ 6 ሰዓት ማለት ነው። ስለዚህ ሮብለት ልክ ቁርአኑን ስጨርስ መጀመር እንችላለን። የዛ የቀኑን እንዳልቀየረው መቀየር ካለብኝ እንዳልኩሽ ወይ ቅዳሜ ወይ ሮብ ወይ ደግሞ ሐሙስ ሊሆን ነው። ጁማ አይታሰብም። ስለዚህ እንደዛ ከመሆን ፍቃደኛ ብትሆኑ ኑር ጀና እየሰማሽ ነው? ኑር ጀና ማለት ምን ይያልን ነው መሰለሽ? ቀን ነበርሽ አይደል? ዛሬ ቀን ነበርሽ ተውሂድ سنማር አላህ ይጨምርልሽ። አሁን እኮ እየጠየቅኩኝ ነበር እኔ የሩሙ ኑሮች አንዳንዶቹ የሉም እዚህ درس ኑሮች ይያልኩኝ ነበር። ኑር ጀና አንዷ ነች ብዬ ነበር። አየለችም ስል ነው ማሻአላህ ስምሽ ሲጠቀስ ብቃልሽ። ምን ለማለት ፈልጌ ነው? ቀድም ነበርሽ አይደል درس ላይ አየውሽ ያየውሽ መሰለኝ ስምሽን ስምሽን ያየው መሰለኝ። ሮብ በዚህ ሰዓት ኢንሻአላህ ነኢማ ኑር ጀና እየሰማሽኝ አይደለም? ቀን ቀደም درس ላይ ያነበርሽ ማንቺ ኑር ጀና ኪታቡ ተውሂድ درس ላይ ያነበርሽ ስምሽን ያየው መሰለኝ። አይዋው ባረከላሁ ፊኪ ማለት ይኸውልሽ ሰኞና ማክሰኞ ከመግሪብ ሰላት በስተፊት በኢትዮጵያ درسአለን ታቀያለሽ ኪታቡ ተውሂድ ማለት ነው። አሁን ማክሰኞ ቀን እዛ አስተምሬ ቀደም ኪታቡ ተውሂድን ተምረን ተመልሰን መተን እንደገና እዚህ ደሞ ማታ ላይ ኡሱሉ 30 ነው መንቀረው። የሚቻል ከሆነ የዚህ የዛሬ ማክሰኞን ፕሮግራም ለሮብ እና ዘዋውሮ የሚል ሐሳብ አቅርቤ ነበር ነኝ ወይ ለሮብ ወይ ለሐሙስ ወይ ለቀዳሜ በያሳብ አቅርቤ ነበርና ብዙዎች እህቶቻችን ደግሞ ኖ ሮብ እንጂ የላቀን የለንም ሮብ ምን ሆነ ጥሩ በሮብ እንስማማለን ሌላው ቀን ግን አይመቸንም አሉ። እኔ ሮብ ችግር የለብኝም በዚሁ ሰዓት ላይ መጀመር እንችላለን ብዬ ሐሳብን አቀረብኩኝ። ግልጽ ነው ኑር ጀና? እና አንቺ እስከነሱ ወጥስማም ያለሽ ወይ ሮብ ይሆን ችግር አለ ወይ? አንቺ እስማም ማሻል ይመችሻል ወይ ነው? ባረከላሁ ፊክ። ሰዓቱ በዚህ ሰዓት ቋርን በዚህ ሰዓት ነገ በዚህ ሰዓት ከቁርአን درس በኋላ አይዋ بارك الله فيك ሁላችንም ተስማምተናል ማለት ነው። ተስማምተናል ሁላችንም ማለት ነው። አልአንሃር بارك الله فيك የተመጣሽ ደግሞ አልነበርሽም። በቃ ማሻአላህ ደስ ብሎኛል። ለኔ ጥሩ ነው ላንቺ ብዬ ብቻ አይደለም ሙል አቢዲን ለኔም በጣም ስለሚመቸኝ ነው። ባረከላሁ ፊክ ባረከላሁ ፊኩም አይዋ አይዋ ባረከላሁ ፊኩም አላህ ከሳት ያረቅሽ ኢንሻአላህ الانهار አይዋ አቡ አማር ነገ አይዋ መስጂዱ ጀሌ መጡ ገቡ ሸው ጀሌ وعليكم السلام ورحمة الله وبركاته አውላል ሰሙ ሰዎች ደጋግመን ማሳወቅ ስላለብን ነው ኢንሻአላህ። ብዙ ሰዎች ፕሮግራሙ ዛሬ حياك الله بارك الله فيك الله يسلم يا اخي በጣም ሰላም ነኝ አልহামዱሊላህ አንተ ሰላም ነህ? ኖ ከመጀመሪያው ማን ጀመረም ካልንበት ነው መንቀጥለው እንጂ እንዴ መግፊራ ከመጀመሪያው የሚፈልግ ሰው ካለ የተቀዳ አለ ኡሙል አቢዲን ጋር አለ ኡሙ ሙስአብ ጋር አለ ብዙ ሴቶች እህቶቻችን ጋር አለ ኢንሻአላህ ከዛው ነው ምን ቀጥለው باذن الله سبحانه وتعالى ኢንሻአላህ አው የተቀዳው የምትፈልጉ ሰዎች ካላችሁ ወስዳችሁ ማዳመጥ ነው። ትርስ ደርሱብናላችሁ በአንድ ቀን ኢንሻአላህ። ብዙ አልይርም እኮ ሁለት ሳምንት ምናምን ነው የተማርነው። ግልጽ ነው። ስለዚህ በቃ ነገ ነው ምን ደርሳችን የሚቀጥለው ማለት ነው። يا رب يا رب يا رب آمين آمين الأنهار آمين آمين آمين آمين جميعا إن شاء الله جميعا إن شاء الله أو مسيرو جري إذا يقول لنا جل روب لروب على الرجنة من مسأله ماكسينيو كان ماكسينيو كان بيجي بيا كمغرب بستفيد كمغرب بستفيد كتاب التوحيد انكرالن سينيو نا ماكسينيو كبتوال سلزي ብዙ አራቀም አሁን እዛ ቀደም ለአንድ ሰዓት ተኩል ያህል ቆይተን ነበርኩኝ። አንተ እኮ አስቸጋሪ ሰው ነው والله አሁን ለናምን አልቻልንም። ማሻአላ ስሙ ብዙ ነው ገባችሁ? ሸውጀሌ ይመስለኛል መስጊድ ሸውጀሌ ስሙ ብዙ ነው። ابو عمار سيتنا اتناغروا كان ام العابدين غار كان ام مصعب غار تاغنيتو علاچو ان شاء الله تاغنيتو علاچو كنسو غار اسكي شيك انتن برو يا مسجد جلي سمن يقيركرو متغبا معناتنو تاقالاچو عند سو ويم عند نغر سمو ببزا قطر سمو ببزا قطر يزان سو تالاقنت حيالنت كبارنت ياملكتال يلالو عربوچ تاقالاچو اين ለምሳሌ አንበሳ በአረብኛ ቋንቋ ከ100 ያላነሱ ስሞች አሉት። ከ100 ያላነሱ ስሞች አሉት። ያም ያመለክተው ንጉስ መሆኑን ጠንካራ መሆኑን የነሱ የበላይ መሆኑን የሚያመለክት ነው ይላሉ። እና ሸውጀሌም እንደዛ ነው መሰለኝ መስጊድ ሸውጀሌ መስጊዱ ጀሌ ኢንሻአላህ አላህ ቀዊ ያደርገህ ቢኢዝኒላሂ ሱብሃነሁ ወተዓላ። አስሩን ተቀሱልን ኢንሻአላህ በሚቀጥለው ድረሳችን አመጣልሃለሁ አመጣልሻለሁ ማ አብዱራህማን አሁን የነሱን ስም እኔ ማህፍዘው በአላህ እ ኢንሻአላህ ኢንሻአላህ አረቦች እንደዛ ይላሉ። በጣም በጣም በጣም በርካታ ስሞች አሉት። ኢቨን ቁርአን ውስጥ እንኳን ቢያንስ 3 4 ሳይጠቀሱ እንዳልቀሩ ነው ወይ 2 ወይ 3 ለምሳሌ ሱረቱል ሙዘሚል ወይም ሱረቱል ሙደሲር አካባቢ ፈረት ሚን ቀስወራ ይላል። ፈረት ሚን ቀስወራ ቀስወራ ብሎ ማለት አንበሳ ማለት ነው። አንበሳ ማለት ነው። አሰድ ይባላል ፈህድ ይባላል ብዙ ስሞች አሉት። አንበሳ በጣም በጣም በርካታ ስሞች አሉት። ያ የሚያመለክተው ንግስናውን ጠንካራነቱን ከባድነቱን ነው የሚያመለክተው። ለጨምር ማለት ነው። ማሻአላ ማሻአላ ማሻአላ ወእያኪ ወእያኪ ማብዱ الرحማን አልሙሂም ያአላሁ ሱብሃነሁ ወተዓላ ፈቃድ ከሆነ አይዋ ወ ሸውጀሪሁ ከውሰር ሃይደር ጃፈር አሰድ ለይስ ሀ ተመልከቺ ኡማ አብዱ الرحማን ደረደራቸው እኮ ማሻአላ። ገንደፈር አሁ ባረከላሁ ፊክ ዛደከላሁ ዒልመን ወህርሰን ኢንሻአላ። ምንድናቸው እነዚህ? ያንበሳ ስሞች ናቸው። ያንበሳ ስሞች ያንበሳ ስሞች ናቸው። አይዋ አንበሶች ናቸው። አላህ አንበሶች ያደርጋችሁ ኢንሻአላህ። አይዋ ዞር ብለሽ እሺ እሺ አሚን አሚን። በቃ ያአላህ ሱብሃነሁ ወተዓላ ፍቃድ ከሆነ በነገው ደርሳችን ኢንሻአላህ። ፕሊስ በተቻላችሁ መጠን ያው አንዳችሁ ሙላቢዲን ሙ ሙስአብ ወይም መስጊድ ሸውጀሌ ምናምን ሲጻፉና ለሚገቡ ሰዎች አሁን የሚገቡ ሰዎች አደርሳለሁ ብለው የሚገቡ ሰዎች ካሉ ምናልባት ለነገ መተላለፉን ኢንሻአላህ ማስተዋወቅ ያደረጋችሁ በትኑት። ለምንድን ነው መሰላችሁ? እኔ ማስተማር እችላለሁ ወላይ ዛሬ ሸርህ ማድረግ እችላለሁ። ግን አንድ ነገር شرح مدرك كالبن ماستمر كالبن بنشاط أسيهون بنشاط أسيهون هاي النورو سوى نتاجن دستن ياهون أسيهون بزونا قروت شن متكاكا من شلال لنقن يونا زنبلو بسري شن نتميهون نقر تروار اللم لزان والله تروار اللم نيه جيزيو سينو رين كرتوار اللم قن يبلت أدرسات شن سكيتا ما عندي هون بزو معلومات وچن ماوت عطسن دن نچل دمالت تفلقونو إن شاء الله سبحانه وتعالى الله سبحانه وتعالى انقدر له الله چنم قوة ونستن يا رب آمين آمين آمين يا رب آمين يا رب والله يا رب جميعا إن شاء الله بقى تتلابراتشو إن شاء الله بتشالاتشو مثلا عربينو تشاتشن نقاراتشو يتند الرسم إن شاء الله لا تنم أجرون الناقن يوالن الله سبحانه وتعالى يكثات شون كم يجمر الله شو إخلاص كم يوفق أتشو بالدنيا بآخرة في تشات شون كم يابر الله شو يادرقن يا رب اللهم إنا نسألك التقى والهدى والعفاف والمغفرة اللهم آتي نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين اللهم طهر قلوبنا من النفاق وأعمالنا من الرياء والسمعة وألسنتنا من الكذب وأعيننا من الخيانة إنك تعلم خائنة الأعين وما تخفي الصدور اللهم إن هناك آباء وأمهات وإخوان وأخوات قد سألونا ألا ننساهم بالدعاء اللهم فرج كربهم اللهم قضي لهم حوائجهم اللهم أعنهم اللهم فرج عنهم ما هم فيه اللهم إن كانوا هم مرضى فاشفهم وإن كانوا مدينين فاقض عنهم يا أرحم الراحمين يا ذا الجلال والإكرام اللهم آتي نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم يا مقلب القلوب ثبت قلوبنا على دينك ويا مصرف القلوب صرف قلوبنا إلى طاعتك يا أرحم الراحمين يا ذا الجلال والإكرام اللهم اغفر لجميع موتى المسلمين اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزولهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الخطايا والذنوب كما ينقى الثوب الأبيض من الدنس اللهم ارحمنا إذا صرنا إلى ما صاروا إليه اللهم ارحمنا إذا صرنا إلى ما صاروا إليه اللهم ارحمنا إذا صرنا إلى ما صاروا إليه تحت الجنادل والتراب وحدنا يا أرحم الراحمين يا ذا الجلال والإكرام اللهم يمن كتابنا ويسر حسابنا واجعل الجنة هي دارنا وقرارنا برحمتك يا أرحم الراحمين اللهم صل على محمد في الأولين وصل على محمد في الآخرين وصل عليه في الملأ الأعلى إلى يوم الدين برحمتك يا أرحم الراحمين اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين وجزاكم الله خيرا على حسن استماعكم اسكي إن شاء الله أنه ما يكون كما استفيد أن بيتنقر سلا صلاة ابن القيم الجوزي يتبال التالق عالم يتناقروا فائدة فوائدة الله تقموش تقموش يسلاة تقموش صلاة نمي سقروا سووش يمياقن يتقموش بلو بطان بركات تايهونو نقروش نزرزروال اسكي نزين بأمارين يا ترقم ياتشو نبر لان ببرلاتشو إن شاء الله بتشعر مدن اسكي النقطاراتشو ولاتشو نمي النقطار اسكي إن شاء الله عندن يا صلاة سيساين ويم رزقن تسبالج رزقن او هجيم ياو لنجا ان شاء الله على نبر شمكو يتعلج بلا سنتيك نبر ترش عندنيا عندنيا صلاة صلاة رزقن ويم سيساين تسبالج شارو ሁለተኛ ጤናን ተጠብቃለች ጤናን ተጠብቃለች ሶስተኛ ችግርን ታርቃለች ችግርን ታርቃለች አራተኛ በሽታን ትከላከላለች በሽታን ትከላከላለች አምስተኛ ልብን ታጠናክራለች ልባችንን ታጠናክራለች ስድስተኛ ፊትን ታበራለች ሰባተኛ ነፍስያን ነፍስን ታስደስታለች ነፍስን ታስደስታለች ስምንተኛ ስልቹነትን ወይም ድብርትን ታባረራለች ስልቹነት ወይም ድብርትን ታባረራለች ዘጠነኛ ሰውነትን ታነቃቃለች ሰውነትን ታነቃቃለች አስረኛ ኃይልን ታጠናክራለች ቁዋት ሰጣለች ማለት ነው ኃይልን ሰጣለች 11ኛ ደረትን ታሰፋለች ጭንቀትን ታስወግዳለች ማለት ነው 12ኛ ሩህን ትመግባለች ትመግባለች ሰውነታችን ሆዳችን ምግብ እንደሚፈልገው ሁሉ ሩሃችን ምግብን ይፈልጋል ሶላት ለሩሃችን ምግብ ነውና ምግብን ለሩሃችን ትመግባለች 13